ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله تعالى فلا مضل له، ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، بلغ الرسالة وأدى الأمانة ونصح الأمة، وجاهد في الله حق جهاده، وعبد ربه حتى أتاه اليقين، صلوات ربي وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أيها الإخوة والأخوات، أحييكم بتحية الإسلام، السلام عليكم ورحمة الله تعالى وبركاته. بالله فقاد إن شاء الله أن تتنقرنا زاري قصص القرآن يميلو عدسون درساتنا انجمرا لن ياو عندما يتوقعوا قصص القرآن مالات بقرآن است يسفروا تاريكوش ويدغمو قصاوش مالتنا بقرآن است راسون يتعالى قصص الأنبياء يميبالو يا نبياتوش قصة راسون يتعالى እንዳለ ሆኖ ሌላ ግን ቂሳሱ አልቁርአን ተብሎ ራሱን የቻለ በቁርአን ውስጥ የተቀመጡ አጃይብ የሚገርሙ ታሪኮችን እናዋሳለን ወይ ደግሞ ለመነጋገር እንሞክራለን ማለት ነው። ለዛሬው የመጀመሪያ ደርሳችን እስከሆነ ድረስ ከቂሳሱ አልቁርአን ውስጥ مشهور ሆኖ የሚታወቀው በጣም ብዙ ሰዎች የሚያውቁት እንዲሁም ሁሌ በየጁምዓ ጁምዓ በመጣ ቁጥር ነቢያችን አለይሂ ሰላቱ ወሰላም እቺን ሱራ እንድንቀራና ይሄንን ሱራ የቀራ በአንድ ጁምዓና እስከሚመጣው ጁምዓ በዛ መሐከል አላህ ኑር እንደሚያደርግላቸው ነቢያችን አለይሂ ሰላቱ ወሰላም በነገሩን ሱራ ውስጥ ያለችዋን ቅሷቱ አስሃቡ አልከህፍ የ ዋሻ ወይ ደግሞ አስሃብ አልከህፍ ተብሎ የሚታወቁትን የነሱን ታሪክ እና ያለም ማለት ነው። አላህ Subhanahu Wa Ta'ala ስለ ቅሷቱ አስሃብ አልከህፍ ሲነግረን ምን ይላል? أعوذ بالله من الشيطان الرجيم أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا يا محمد يمسلها الوي يا أصحاب الكهف تارك ويرغم ينسوا قصة كانوا من آياتنا عجبا كنيا تأمرات وچست بتآم يميقرمو يمجرشا يميقرمو سبتا يمسلها لهن أيدا لم ك ከዛ የሚበልጡ ነገሮች አሉ። የአስሃቡል ከህፍ ታሪክ የሚገርም እንኳን ቢሆንም የአላህ ስብሓነ ወተዓላ ቁድራ የአላህ ስራ ከዛ ይበልጣል። የአስሃቡል ከህፍ ታሪክን የሚበልጥ خلق السماوات والأرض واختلاف الليل والنهار وتسخير الشمس والقمر والكواكب وغير ذلك من الآيات العظيمة الدالات على قدرة الله وملكوت الله. أنني تلالك نقروج يا الله سبحانه وتعالى سراوج كأصحاب الكهف يبلتعلو كالنسو يبلت يمي قرمو بزو نقروج علو. يه سورة سورة الكهف تبلي متاوكو سبب النزول يه آية يور ربة مكنيات وأنه يمكا كفاروج نبياتنا عليه الصلاة والسلام لا ما استبابل ويرقم ويساتشون دعوة لا لمك أبل سبال بزوت رتها درقالو كذا وست الساتشون نبي يندالهن ونا كالله اندال تلاكو بزوك ذي ناقرو نبر نقرقن نبي عليه الصلاة والسلام بميعمتو تمسرجع بميساتو أتشو مكر بميناقرو تنققر أتشو النسون يافزو أتشو نبر بتلي قرآن بميقرر بساعت كفارو تقد عميسل نبرو يه قرآن أمتاتنا يه قرآن أكمامت يقرم أتشو نبر سلزي عندكن كفارو يمكا كفارو تنققرو سل محمد نبي مهنوننا يعني مهنون لما وك عند النجار ما درج على لبن علوم، أها من ما درج على لبن، مدينة واستعلوت يهودج، أهل الكتاب سلهونو، يقدمت مسافوتشن أم بابي وشلا نبرو، سل نبيات وتشاك علوم، ونتمه سو نبي عندهن الندال هون لما وقت فلقة، لمن النسوجا عن اللي كمالونا، هلت سوتش مرتا ود مدينة يا سادة دالو، إن نيود مدينة هدو سوتش، يهودجني سب سبونا. عندما تقولوا إن أجر لي محمد إني نبي نقبله تنستوال نبي مهون نعيال مهون بمهكلات تنتظر تاريخ تفطوال نان تدقمو يقدمت مسافة بالبيت سلونا شو سل محمد إن تقول نجر بمسافة شو استيتتك أسا نجر اللهوي بلو يتيقالو بزنجزي يهودو تشم لنني لهو لسووش ورما كاتم لسونا محمد سوست إياكي تيقوت إهنن صوصون تياكي ملسكة ستا نبي ينو تكتلوت يعني على وكان دهونا وشا تامنو كذا متفلقو تنادرقو على واتشو سواتشو تملسو يدهتا تشو تياكي بندنو عندنا سلوهم عن الفتية في الزمن القديم في أول الدهر بدروق زي يهونو واتاتوش نبارو أنني واتاتوش كمن دراتشو تسدو كمن دراتشو يتبارروا والتأتوش نبروا ينسوا وري ينسوا أخبار من دنو تيكوت وسلوه عن رجل طاف المشرق والمغرب عند سوم الله يقول التنيوت إياكين يسو مرابنا مسراقنا الدرسنا سلزي سوم تيكوت وسلوه عن الروح روح من دنات بلاتشو سوست إياكي تييكوت لسوست إياكي ملسكا جنياتشو نبيينو تكتلوت قال هنا جن يفلقاتشو تنمادرق مبتاتشو نوالو سووشو تملسو عند تبالو نبياتنا عليه الصلاة والسلام زندا كربونا قريشوش تياكي ونا كربو بس انجزي نبي عليه الصلاة والسلام تياكي ونسيسامو غدا أخبركم سلنني أحوال ودمو سلنزي تياكي ملسوش نغا نغرات شوالو ملسو نغا نامت أولو بلو قال قبو طبعا نغا نعلبت مكنيات تياكي سي تيقوك الله وحي سلمي متا يعنن وحي اند تتيقوت اند ممتا الله شو ارقط أن ياسلهنونو لكن با الله سبحانه وتعالى قدرة الله نبي ياشنن عليه الصلاة والسلام إنا كساتشو بوالا إنيانن لما استمر سيبال إن شاء الله يمتلون قال أسر الساتشو يعني غدا أخبركم آلونجي فلم يقل إن شاء الله يمتلون قال ألتتكمم فلبث الوحي بزي مكنيات كالله يمتاو ملس قوية አንድ ቀን ተበቁ ሁለት ሶስት አራት አምስት ስድስት ቀን ተበቁ ምንም የለም ቁረይሾች እርስ በራሳቸው ተነጋገሩ አሃ አያችሁ ነብይ ነኝ ብሎ የሚያወራውን መጨረሻውን ሰማችሁ ይሄው ትላንትና ነገ ነግራቸዋለሁ ብሎ ነበር ዛሬ አራት ቀን አምስት ቀን ሆነ 10 ቀን ሆነ ወሃይ 15 ቀን ቆየ መጨረሻ ላይ አላህ ሱብሃነሁ ወተዓላ ይህን ሱረቱል ካህፍ አወረደና ከ15 ቀን በኋላ ነቢያችን አለይሂ ሰላቱ ወሰላም ወህይ በመቆየቱ እነኚህ ሰዎች ይጠማሉ ከአላህ መንገድ ይወጣሉ አላህ ይቆጣቸዋል አላህ ያጠፋቸዋል ብለው ስለተጨነቁ فلعلك باخئ نفسك على آثارهم ان لم يؤمنوا بهذا الحديث اسفا انت قالاتوا الله نبياችን عليه الصلاه والسلام እነኚህ ሰዎች በቁርአኑ ስላላመኑ ራስህን ልታጠፋ ትደርሳለህ ለምን ለምን እዚህ ደረጃ ላይ ራስን ታደርሳለህ አለና ስለ አስሃቡል ካህፍ ታሪክ ነገራቸው በዚህኛው ሱራ ማለት ነው ከዛም ቀጥሎ ዘልቀርነይን ኢንሻአላህ ታሪኩ የሚመጣ ስለ ዘልቀርነይን ነገራቸው የጠየቁት ሁለተኛ ጥያቄ ሶስተኛው ጥያቄ ደግሞ ስለ ሩህ ነው እሱን በአንድ አያ ብቻ ويسألونك عن الروح قل الروح من امر ربي وما اوتيتم من العلم الا قليلا يطيقوحال ስለ ሩህ ይጠይቁሃል ባላቸው ሩህ ያአላህ ተዛዝ ነው እናንተ ዕውቀትን የተሰጣችሁ በጣም ትንሽ ነው ባላቸዋል ከዛ ስለ قصه اصحاب الكهف ሲነግራቸው ይመስላል ወይ اصحاب الكهف የሚባሉት እነሱ ከታሪካችን የሚገርሙ ነገሮች መሆናቸውን ታስባለህን አይደለም ከሱ የሚበልጥ ታሪክ አለ አለና أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا بذي بصوصت آيات بجملة جملة أدرقو يعني تقلل بالملكو أسكمتو إننا وطاتوش ودوا الشاب قبو بتالي كهف مالت ተራራ ውስጥ ያለው ዋሻ ነው በአረብኛ አባባል ከሐፍ ትልቁ ዋሻ ሲሆን ጋር ማለት ደግሞ ትንሿ ዋሻ ናት ጋር ሂራ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢይነት በፊት ሲቀመጡበት የነበረው ጋር ተብሎ የሚታወቀው ጋር ከተባለ ትንሹ ዋሻ ነው ከሐፍ ከተባለ ግን ምንድነው ትልቁ ዋሻ ነው طيب كهف واشاك هنا رقيم من دنو يه رقيم معنى رقيم بميلو علماء اوش بزو تفسير اسكم متوبتال عندن دو چو رقيم مالت ازا واشا كبابي يال عند ونزنوالو عندن دو چو دقمو يزا يترارا واشا وستو يال بترارا يترارا وسبنوالو عندن دو چو دقمو يه كنسو غا كأصحاب الكهف غا يوتا عندو شال يهو شاچو سبنوالو አንዳንዶቹ ደግሞ ይሄ ነው ትክክለኛው የአስሃቡል ከህፍ ስም ዝርዝር የተጻፈበት ለውህ ለውህ ማለት የሚየሰው ስም ዝርዝር የሚጻፈበት እንጨት ወይ ደግሞ ድንጋይ ሰዎቹ ከጊዜ በኋላ ከዛ ታሪኩ ካለቀ በኋላ ስም ዝርዝራቸው ተጽፎ በር ላይ ተለጠፈ ስለዚህ ረቂም ማለት የአስሃቡል ከህፍ ስም የተጻፈበት ለውህ ነው ታዲያ ታሪካቸው እነኚህ ሰዎች አላህ በጅምላው اذ اول فتيه الى الكهف فقالوا ربنا ጌታችን ወይ አሉ ወደ ከህፍ ወደ ዋሻ ከገቡ በኋላ ስጠን ካንተ ዘንዳ ረህመትህን ነገራችንን አስተካክልልን አብለው አላህን ሲለምኑ فضربنا على آذانهم ጆሮአቸውን መታናቸውና في الكهف በዋሻ ውስጥ سنين عددا በጣም ብዙ በሚቆጠሩ አመታቶች እንዲተኙ አደረግናቸው አለ በጁምላ ማለት ነው نحن نقص عليك نبأهم على كذا بتفصيل ደግሞ ቂሳውን ሲያመጣው በዝርዝር ስለነሱ እንነግራለንኛ ስማከኛ አላህ Subhanahu Wa Ta'ala ከሌላ ሰው አትጠብቅ እንነግራለን እነሁም ፍትየቱን አመኑ በረብህም እነሱ ወጣቶች ናቸው በጌታቸው ያመኑ ወዝድናሁም ሁዳ እነሱ አምነው ሲያበቁ እኛ ደግሞ ለነሱ ሂዳያን መመራትን ትክክለኛው መንገድ እንዲሄዱ ጫመርንላቸው አለና እነኚህ ሰዎች ከነቢ ዒሳ በፊት በአንድ መንደር በድሮ ጊዜ ማለት ነው አንድ ንጉስ ነበር። ይህ ንጉስ የዚህ ቀርያ ወይ ደግሞ የዚህ መንደር አስተዳዳሪ ንጉስ ስሙ ደቅያኖስ ይባላል። ደቅያኖስ ተብሎ የሚጠራ አንድ ንጉስ አለ። አህሉ ተፍሲር ወይ ደግሞ የታሪክ ሰዎች እንደተናገሩት እነኚህ ታሪካቸው ከዒሳ በፊት እንደሆነ ይነገራል ማለት ነው። ምክንያቱም አሉ ከዒሳ በፊት መሆኑ የሚያመላክተው የሁዶች ይሄንን ታሪክ ለመሸምደድና ለማወቅ የተጣጣሩበት ምክንያት የይሁዶች ታሪክ ስለሆነ ነው አሉ። የነሳራ ቢሆን የነ ዒሳ ማለት ነው የነሳራ ጉዳይ ቢሆን አያቁትም ወይ ደግሞ ለመሸምደድ አይጥሩም። ምክንያቱም ነሳራና ይሁዳ ያው አንዱ አንዱን ዝቅ ስለሚያደርግ ማለት ነው። እና የዚህ መንደር ሰዎች ከአላህ በስተቀር ሌላ ነገር ነበር የሚገዙት። እና ከለታት አንድ ቀን በዓል ነበራቸው። ከመንደራቸው በዓላቸውን ለማክበር ራቅ ብለው ሄዱ። ልክ ከመንደሩ ርቀው የሆነ አካባቢ ላይ በዓላቸውን እያከበሩ ሳለ ከውስጣቸው አንድ ወጣት ነጠል ብሎ ወጣ። ከእነኚህ ሰዎች ማለት ነው። ነጠል ብሎ ሲወጣ የሆነ እንጨት ስር ቁጭ አለ። ሁለተኛውም መጣ፣ እሱም ቁጭ አለ አጠገቡ። ሶስተኛውም አራተኛውም አምስተኛውም ስድስተኛውም ሰባተኛውም መጣ። ወላጀብ የሚገርመው ነገር እነኚህ ሰባቱ ወጣቶች አይታወቁም ድሮ ማለት ነው። እዚህ ቦታ ሲመጡ ግን ሁሉም ለምን እንደመጡ መናገር ፈሩ። ያኒ ከህዝቦቻቸው ለምን እንደተለዩ መናገሩን ፈሩና ሁሉም ተያዩ። ከዛ ከውስጣቸው አንዱ ደፋር እኔ እኮ አለ እነኚህ ህዝቦቻችን የሚያደርጉት ስራ ከአላህ በስተቀር ሌላ ነገርን የሚገዙት ነገር በጣም አስፈርቶኛል። ይሄ ነገር ትክክለኛ አይደለም፣ ይሄን ነገር ሸሽቼ ነው የመጣሁት ብሎ ሲናገር የሁለተኛውም እኔም እኮ እንደዚህ ነኝ፣ እነሱን ትቼ ነው የመጣሁት። ሶስተኛውም ሁሉም በጉዳዩ ተስማሙ። ፈሱብሃነ الذي جمع قلوبهم كما جمع ابدانهم الله እነኚህ ሰዎች በአካል ሳያገናኝ ምን አደረገ? ልባቸውን አገናኘ። አልቁሉብ አሉ ነቢያችን አለይሂ ሰላቱ ወሰላም የአላህ ጅኑድ ናት። አልቁሉብ ጅኑድ ሙጀነዳ ፈማ ተዓረፈ ሚንሃ ኢተለፍ ወማ ተናከረ ሚንሃ እክተለፍ። ድሮ ሲፈጠሩ ማለት ነው በአባታቸው ጀርባ በአደም ውስጥ ባሉበት ጊዜ አላህ ያስተዋወቃቸው ልቦች ወደ ዱንያ ሲመጡም ይተዋወቃሉ አለ። ያን ያልተዋወቁት እዚህ ሲመጡም ይለያያሉ። አላህ እነኚህ ሰዎች ልባቸውን አናደረገ። በዚህን ጊዜ ተነጋገሩ ማድረግ ያለብን ነገር ምንድን ነው አሉ። ከእነኚህ ሰዎች ተለይተን የራሳችን ዒባዳ ማድረግ ነው፣ የአላህን መንገድ መከተል ነው፣ እነሱም መከተል የለብንም ብለው ተስማሙና ከመንደራቸው ራቅ ብለው አንዲትን ጎጆ አዘጋጅተው እዛ ቦታ ላይ ዒባዳቸውን ቀጠሉ ማለት ነው። እዛ እየኖሩ ሳለ ሰዎች አዩዋቸው። እነኚህ ሰዎች ምንድን ነው የሚያደርጉት ለመሆኑ የሚለውን ነገር ከተከታተሏቸው በኋላ ቀጥታ ሄደው ስለ እነኚህ ሰዎች ታሪክ ለንጉሱ ነገሩት፣ ለዲቅያኖስ ለሚባለው ንጉስ ማለት ነው። ንጉሱ ሲሰማ አስጠራቸው። ጠብዓን በአገር ውስጥ ሰዎች እሱ የሚያመልከውን ነገር ትቶ ሌላ አምላኮት ሲያመልኩ ይቆጣል፣ ያስቆጨዋል፣ ያናድደዋል፣ ያበሳጨዋል። ጠራቸውና ጠየቃቸው። ከዛ አላህ ምን አለ? ኢዝ ቃሙ ንጉሱ ፊት ለፊት ቆሙና ፈቃሉ አሉ ረቡና የእኛ ጌታ ረቡ ሰማዋቲ ወልአርድ ሰባትን ሰማይ የፈጠረ ጌታና እንዲሁም ምድርን የፈጠረ ጌታ ሲሆን ለነድዑ ወሚን ዱኒ ከአላህ በስተቀር ሌላ ጌታን አንገዛም አሉ። لقد قلنا اذا شططا كالله بستقر ليلا نغر ليلا نغر ان من نغزا كهنما اونتم مدفو نغغر ظلم يهونا نغغرن تناغرنال كمنغد وتنالالو نغشو تبساچه بتام تناددده انديس ن اندزي متادرغوت على تاقطا كذا انني سوتش እንዲ ቀጣቸው ወይ ደግሞ እንዲ ገላቸው የከለከለው ነገር አሉ ሙፈሲሮች ሰዎች አሉ ወጣቶቹ የኑጉስ ወይ ደግሞ በአገር ውስጥ ያሉት ባለስልጣን የነሱ ልጆች ናቸው ያኒ የተራ ልጆች ሰዎች አይደሉም የባለስልጣናት አገር ውስጥ ያሉት ባለተላልቅ ባለስልጣን ከተብሎ ከሚታወቁት የነሱ ልጆች ናቸው ልጆቹ ማለት ነው ስለዚህ በአንዴ እነኚህ ልጆች መገረፍ መቅጣቱ ከበደውና هذا من لطف الله الله سبحانه وتعالى لأنني سووت رحمة سيور لله كترو ستاتشو من بلو سوسكن ويعراكن ويتوسنكن ستاتشو الله راساتشون أسامنو أسبونا كم تدرقوت نگر راساتشون تقوت أبوالاتشو الشعالو وطو ከጠሩ ከተሰጣቸው በኋላ እነሱ ሲወጡ ቀጥታ ምን አደረጉ ከንጉሱ አጠገብ ሲወጡ ቀጥታ ሄዱ ወኢዚ ተዘልቱሙሁም ወማ ያዕቡዱነ ኢላላህ ከነሱ ስትለዩ አሉ እርስ በራሳቸው ማለት ነው ከአላህ በስተቀር ሌላ ነገር ከሚገዙት ነገር ተለይታችሁ ከነኚህ ህዝቦችም ከተለያችሁ ፈአቡ ኢላል ከህፍ ወደዚህ ዋሻ ግቡ አሉ ينشر لكم ربكم من رحمتي واشا وستك قباتشو الله كرحمته بنان تلاي رحمة يا السراجال رحمة يسط أجوال وهيئ لكم من أمركم مرفقا قد يا جنم الله قرى قرى ركوال قالوا نا تسمامو واشا وست اند قبو لك واشا وست قبتو كوش اندالو الله جل جلاله فضربنا على آذانهم جوراتون متانو على بمن بأنك الف مالتن خص الله الأذن الله جوراتون بلو سل جورو يتناقربت مكنياتالو عند ساو انك الفنسيان كالافا جورو كتزقا مالتنو يعني جورو إما يسماك هنا كأنكلف للنساء ويدمو لي كسكس أيشلم حتى عين راسو بيافت مالتنا لكن جورو يميا دامتك هنا من دنمي فتراو بكاللالو لي كسكس أيشلال مالتنا لذي نوالو عندنا سووش انكلف سي ودو ويدمو انكلف يمي ودو سووش بالأحرا من دنمي عرقوت مجمرا ከርሞዝ ግጅቱን ይጨርሳሉ ማለት ነው በር መዝጋት የተለያዩ የሚዘጋ ነገር ድምጽ መስማት አልፈልግም ማንንም እዚህ ክፍል እንዳይገባ እንዳትጮህብኝ ከተነጋገራችሁ ቀስ ብላችሁ ተነጋገሩ መና ምንድነው ጆሮ ላይ የሆነ ነገር ከገባ ከንቅልፋቸው ስለሚነሱ ማለት ነው አላህ ምን አለ ጆሮአቸውን መታናቸውና በዛ በዋሻ ውስጥ سنين عددا በጣም ብዙ የሚቆጠሩ ግዜዎችን አቆየናቸው አለ ስለዚህ ሰዎች አንቀላፉ ተኙ ማለት ነው በተኙበት ግዜ የሚሰሙት ነገር የለም ወላኪን ጆሮአቸው ተዘጋ አይሰሙም አይናቸው ግን ያፈጣል አይናቸው አልተዘጋም ያን እንደሚያንቀላፋ ሰው አይናቸውን አልዘጉትም አይናቸው ያያል ሲተኙ الله سبحانه وتعالى بلطفه ورحمته انني سوش يطبقاتهم من هذا الرقى وترى الشمس اذا طلعت طبعا سوش يسنوا انقلافهم كلفاتهم لرجم كذي اي النسوم كرسي الله مساي الله من الله تنياتنا وتنيو بك انني سوش واشا وستني عاللوت واشا وست اسكاللو دراس انني نفاس اسفلقاتهم ሁለተኛ ጸሃ ያስፈልጋቸዋል ካል ሆነ ግን እነኚህ ሰዎች መበስበሳቸው ነው ወሻይ ثاني ጸሃይ እነኚህ ሰዎች የሚያቃጥላቸው ከሆነ እነሱም ይቃጠላሉ ልብሳቸውም ይቃጠላል وترى الشمس اذا طلعت تزاور عن كهفهم ذات اليمين يا الله قدره ጸሃይ ስትወጣ አለ ጸሃይ ስትወጣ እነሱን በስተቀኝ ነው ተታም ተልፋቸው አለ የጻሃዩ የሚያቃጥለው ሹዓ የሚባለው የሚያቃጥለው ነገር ወተረሸም ሰኢዛ طلعت تزاورهم ذات اليمين ወደ ቀኝ ተታቸው ተልፋለች واذا غربت ልክ ደግሞ ዞራ ጻሃይ ስትጠልቅ ደግሞ تقرضهم ذات الشمال ወደ ግራ ተታዋቸውና ተልፋቸዋለች عبد الله بن عباس من قالوا ፀሐይ لو ضربتهم الشعاع የፀሐይ በእንተኑ የሚያቃጥሉ ቢያገኛቸው ይቃጠሉ ነበርል ግን የፀሐዩ ብርሃኑ ይገባል ንፋስም ይገባላቸዋል ግን የሚያቃጥሉ ነገር አይደርስባቸውም ያኒ የሚያቃጥሉ ቀጥታ ወደ ፍልፊታቸው ሳይመጣ ግን ብርሃኑ ይመጣል وهم في فجوه منه صحاي بستغرانا بستقن سيتاواچاو الناسو بمحل سفي بوثالان يالوت ذلك من ايات الله يهي الله قدرانو يا الله عجائب هنا نغرنو من يهدي الله فهو المهتد الله يا قناو الله ود تكلنياو منغد يمراو اسو ني تقناو تكلنيا منغل ومن يضلل الله يا طممو جن فلن تجد له وليا مرشدا الله يا طممو الله كمن غدا وطاو منم اقناوا لوبين ايتشلم الله من على وترى الشمس اذا طلعت تزاور عن كهفهم ذات اليمين واذا غربت تقرضهم ذات الشمال هم في فجوه من ذلك من ايات الله من يهدي الله فهو المهتد ومن يضلل فلن تجده وليا مرشدا لنا وتحسبهم ايقاظا وهم رقود የሚገርመው ነገር ሰዎች ስታያቸው አለ የሚሰሙ ነው የሚመስልህ አለ ታይቷል وتحسبهم ايقاظا ሰዎች የሚሰሙ ይመስልሃል ብታያቸው አለ وهم رقود ግን ተኝተዋል ونقلبهم ذات اليمين وذات الشمال يا الله በተኙበት ነው الله سبحانه وتعالى የነኝ ሰዎች ሰውነታቸውን ጎናቸውን ያገለባብጣል አንዴ ወደ ቀኝ አንዴ ወደ ግራ እየተገለባበጡ ነው የሚተኙት በዚህ ጋር ሲደክማቸው በዚህ ጋር ይቀይራሉ ማለት ነው በዚህ ጋር ሲደክማቸው ይሄ የአላህ ቁድራ ነው وتحسبهم ايقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد ከዛ የሚበልጠው ነገር ደግሞ ውሻ ነበራቸው ከነሱ ጋር ከመንደር ይወጣ قالوا ايه ውሻ የአደን ውሻ ነው አሉ ከነሱ ጋር ከመንደር ይወጣ ውሻ ነው አሁን እነዚህ ሰዎች ተራራው ውስጥ ገብተው ውሻ ቢመለስ መንገል ሊመራቸው ይችላል ሰዎቹ ሊያገኙዋቸው ይችላሉ ማለት ነው ግን አላህ ምን አደረገ ወከልቡሁም ባሲጡን ዝራዒህ ቢልወሲድ ከነሱ ጋር የወጣ ውሻም ደግሞ ልክ መጣና በሩ ላይ የዋሻው በር ላይ እጁን ዘርግቶ እዛው ተኛሱም ውሻውም ተኛ لو اطلعت عليهم بتاገኛቸው ያ መሐመድ ያ ነብይ ያ መሐመድ እንደኝ ሰዎች بتاገኛቸው بتታያቸው አለ ትፈራቸው ነበር አለ አይናቸው የተገለጠ የሚገለባበጡ ውሻ ከነሱ ጋር ያለ አይናቸው የሚያይ ግን ያንቀላፉ ብታያቸው ولا ملئت منهم رعبا لبه بدنقاطي مولا نبر على وهنا فائده رجع علماء من علوم ابن كثير يتلايو مفسروش اندى تناقروا انظروا قالوا انظروا فضل صحبة الأخيار كترو طرو كدقاق سووشقا قواد نعمهننا كالنسو قام نور كالنسو قام هيد كالنسو قام من كساكز فايداون ايو تالو مكنياتهم وشا وشا عند سو كحيوان وست كانسسا وست وشا يمجر رشار اللهم يتاتشن عند سو سبحان الله يعني بتقام ጥሩ ያልሆነ አደብ የሌለው ሰው ሲሳደብ ውሻ ይልሃል ይሄ ደግሞ አደብ ማጣት ነው ይሄን የሚልበት ምክንያት ውሻ የበታች ስለሆነ ነው ቁርአኑ ስለዚህ ውሻ በቁርአን ውስጥ አጠቀሰውና በየሳምንቱን ከረረዋለን ወከልቡሁም ባሲጡን ዝራዒህ ቢልወሲድ ለምን እንደው ተቃላች ከሳሊሆቹ ጋር ስለነበረ ማለት ነው ከነሱ ጋር ስለመጣ ከነሱ ጋር ስለሆነ አላህ በቁርአን ውስጥ ቦታ አድርጎለት ሁሌ ይቀራል ስለሱ ማለት ነው وكذلك عثرنا عليهم وكذلك بعثناهم ليتساءلوا بينهم تنيو انقلفاتشو لطبلو كچرسو بحالا نقو كيكلفاتشو سينقو تتياييقو እርስ በራሳቸው ማለት ነው። ስንት ጊዜ ነው የተኛ ነው? ليتساءلوا بينهم اسبراساچو ايتا قال قائل منهم كنسوست عندو طياقي طيقا كم لبثتم لما هونو كم من حالتنيا انت بابالو كذا قالوا لبثنا يوما او بعض يوم يمي مسلني ني على عنده وي عند كان وي كان غماش مكنياتهم تلانتنا اندمتو يستاوسالو الظاهر طوات لا اندغبو نو يتنسوت كساعات نو ግማሽ ሰዓት ይተኛን ይመስላናል አሉ። ከዛ ካንዳቸው ወደ ዋናው ጉዳይ እንግባሉ። ምን ያህል ربكم اعلم بما لبثتم ምን ያህል እንደቆያችሁ ጌታ ያውቃል። እሱ ለአላህ ተውትና አሉ። فبعثوا احدكم بوريقكم بوريقي بوريقكم ورقنا ورق يتلاقي ነው ورق ورقت ነው ተግባባን ያኛው ብር ነው እቃ የሚገዛበት فبعثوا بورقكم فلينظر قالوا ربكم اعلم بما لبثتم فبعثوا احدكم بورقكم فلينظر ايها ازكى طعاما فلياتكم برزق منه وليتلطف كان انت وسط عنده لاكنا بلزي بغنزبو معناتنا ገንዘብ አሄዶ ይግዛልን የሚበላይ የሚተጣሰሩቦን አልጠምቶናል አሉ። ራሃብ ተተሳማቸው ማለት ነው። فلينظر ايو ايها ازكى طعاما كما جبوا وسط حلالون ازكى طعاما معناته حرام يلتقلقلبت تتصوروا سوتين ايهني هل تنيتو تنستو ياكم ما هم من يفلقالو مغب اسونم دغمو حلال وليتلطف سيهد دغمو يحسو يدبقس بلو يهد ግርግር እንዳይፈጠር ሰዎች እንዳያዩን ምክንያቱም እነሱ ዋሻ ውስጥ ሲገቡ ሰዎች መተው ተከትለው አይተዋቸው ፈልጓቸው ነበር አተው ነው የተመለሱት ስለዚህ አሉ ወልየተለጠፍ ቀስ ብሎ ራሱን ሳያሳውቅ ራሱን ደብቆ ይግባ ወላ ይሽረን بكم احد አንድ ሰው እናንተ እዚህ መኖራቸውን እንዳያሳውቅ انهم ዲቃኖስ እና ዲቃኖስ ወታደሮች እዚህ መኖራቸውን ካወቁ አሉ ይያዝሃሩ አለይኩም ያዩአችሁ እንደሆነ ይርጁሙኩም ይቀጠቀጧችኋል በድንጋይ አው ይዒዱኩም ፊ ሚለቲሂም ካል ሆነ ግን ወይ መገደል ወይ ወደ እነሱ ሃይማኖት መመለስ ነው ከአላህ በስተቀር የሚገዛውን ነገር ተመልሶ ከነሱ ጋር ሽርክ ውስጥ መግባት ወለን ትፍሊሁ ኢዘን አበዳ ከሆነማ ነጃት ታውጡ አትወጡም ማሉ እምትፈልጉት ነገር አታገኙም ከምትሸሹት ከምትረቁት ነገር አትደኑም ማሉ አሉና ተነስቶ አንዶ ወጣ ወደ ከተማ ማለት ነው ከዋሻ ውስጥ ወጥቶ ከተማ ሄደ ከተማ ሲገባ ገንዘቡን ይዞ ከተማ ሲመጣ ወደ ከተማ ልክ እግሮ ሲገባ ግራ ገባ ምክንያቱም ትላንትና ጥሎት ሄደው ከተማ ስንት ነገር ተቀይሮ ሲያዩ ማለት ነው አቆምሱ ወለብሱ في كهفهم 300 سنين الناس يقيوتكو 300 አመት እኮ ነው የተኙት 300 አመት ተኝቶ ሲመጣሱ ግን ትላንትና የትላንትና መስሎታል ሰው ተቀየረ አገሩ ተቀየረ ከተማው ተቀየረ يعني فوق ተሰራ የተለያዩ ብሩጆች አሉ ምንድን ነው የተፈጠረው ብሎ ግራ ገባው ያ ዘመን አልፎ ሌላ ዘመን 3 ቁሩን ቀርን ማለት ከዚህ በፊት ነገራቸዋለሁ ቀርን ማለት 100 አመት ነው ቀርን የሚባለው 100 አመት ነው በአረብኛ አባባል ቀርን 1 አመት ቁሩን ደግሞ ብዙ የመቶ አመቶች እንትን ነው ስለዚህ 3 ቁሩን የተቀመጡት 300 አመት ከዛ ሲመጣሉ قال المفسرون مفسروچ من قالوا سويه ورا كتما سيمطا اصلا راسون تترطر قالوا اندي انا ابي جالو وي مندنو يتفطروا لمهونو بلو غرا غبا كذا ودا اندو هيدنا اندو غا متو سانتيمون يازون برون اسايو مغب فلغال بلو سطو يانياو غزبون تقبلوا ايه سيايو ايه غزب يلم باونو غزي እንዴ ናና አንተ ሰው ያሉት ይሄማ ከንዝ ነው አሉት ከንዝ ማለት መሬት ስር የሚደበቅ ነገር ነው በድሮ ጊዜ መሬት ስር ተደብቆ የተረሳ ነገር ነው። ይሄንን ነገር አንተ ያገኘኸው የዛኔ ነውና ብለው እርስ በራሳቸው ይታያሉ። ባለሱቁ አንዱን እንዴ ምን አይነት ነገር ነው እስኪ ይው ብሎ ለጓደኛው ይሰጣዋል፣ ያኛው ለጓደኛው ያሳየዋል። እነዚህ እየተያዩ መጨረሻ ላይ እኔ እኮ አላቸው በዲቅያኖስ ዘመን ወይ ደግሞ በዲቅያኖስ ጊዜ የተሰራ ገንዘብ ነው። ለምንድን ነው የሚገርማቸው አላቸው። ዲቅያኖስ? አዎ ዲቅያኖስማ ዘመኑ የበሰበሰ ነገር ነው ብለው አዲሱ ንጉስ ጋር ሲወስዱት አዲሱ ንጉስ ሙስሊም ነው አሉ። ያኛው ተቀይሮ ዘመን ተለውጦ ሰዎች ግማሹ ሰልሞ ግማሹ ግን የኩፍር ችግር ነበረባቸው። ከኩፍሩም የበለጠ የነሱ ችግር ምን ነበር አሉ? በዛን ዘመን ያሉ ሰዎች የቂያማን የማስተባበል ችግር ነበረባቸው። አላህ ሰውን ከሞተ በኋላ አይቀሰቅስም ይሉ ነበር። ምን ይሉ ነበር? زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم وذلك على الله يسير يلالو يكفروا سوج ياستبابلو تيلالو الله يكسكسن كموتن بحالا بلو ينقرالو الله جن يكسكسات شوال بلو بقرآن نقراتشو إنني سوج قيامان ياستبابلو نبر الله ين اللي سعياتشو فلقنا وكذلك اعثرنا عليهم نغوسنا حزب تايزو اصحاب الكهف ያሉበት ቦታ ላይ መጡ። ምክንያቱም ሰውየው መራቸው እና እነኚህ ሰዎች ማየት እንፈልጋለን ብለው ወደ اصحاب الكهف ተወሰዱ። አይዋቸው ሰዎቹ አሉ በህይወት ማለት ነው። ግን ዘመናቸው የስንትና ስንት ጊዜ ዘመን ነው። عثرنا عليهم ليعلموا ان وعد الله حق يا الله وعد يا الله قال اونت نو وان الساعه لا ريب فيها قيامه اندمتمطى طرطار يلم اذ يتنازعون بينهم امرهم اهون سوتشو ايواچو اندني سوتش اغنيواچو ارس براساچو تكراكرو تتقاچقو فقالوا بنوا عليهم بنيانا ربهم اعلم بهم اهون سو تكراكر قماشو حاولت النصر الله تشوالو قال الذين غلبوا على امرهم لنتخذن عليهم مسجدا اننيا بحزب وسط ويدمو باغر وسط طرو سلطان يالچونا يبلط قالاچو يميسما سوت من ادرغوالو مسجد يسرا الله تشوالو مكنياتهم اصحاب الكهف እነኚህ ሰዎች ካዩዋቸው በኋላ ይሄ ነገር ሁሉ ከተፈጠረ በኋላ አላህ እዛው ዋሻ ውስጥ እንዲመለሱ አደረጋቸውና እዛው አላህ ሩሃቸውን ወሰደ። ያኒ ሞቱ ማለት ነው። ስለዚህ ሰዎቹ ወይ እዚው እንቅበራቸው ወይ ሐውልት ይሰራላቸው ወይ መስጊድ ይሰራላቸው ብለው እርስ በራሳቸው ተስማሙ። አልቁቡሪዩን እነኛ ቀብር ላይ መስጊድ መሰራት አለበት፣ ወልዮች መሻይኾች ቦታቸው መታወቅ አለበት፣ ምን ችግር አለው ብለው የሚያወሩ ሰዎች ይሄንን አያ እንደሌል ያስቀምጣሉ። እንዴ አላህ قال الذين خلبوا على امرهم لنتخذن عليهم مسجدا አላለም እንዴ? ቁርአን የተናገረው ነገር ነው የምታስተባብሉት ይላሉ። ግን የእውነት ይሄ ነገር መስረጃቸው ነው? اولا الله መስጊድ እንዲሰሩበት ነው ብሎ የሚሰሩትን ስራቸውን አላህ ጥሩ ነገር ነው አላደረገላቸውም። ይሰዎቹ የተናገሩትን እንጂ አይ መስጊድ መሰራቱ ጥሩ ነው አላለም። አን ሁለተኛ ይሄ ነገር ከሸሪዓችን በፊት ነው በሸሪዓችን ግን በሐዲስና በቁርአን ግልጽ የወጣ ቁቡር ቀብር ላይ መስጊድ መስራት እንደተከለከለ ሁላችንም በነቢያችን አለይሂ ሰላቱ ወሰለም ሐዲስ ተነግሯል እናቀዋለን። ምን አሉ? ለዓነላሁ አልየሁድ ወነሳራ እነኛ አይሁድና ነሳራን አላህ ይርገማቸው አሉ። ምን አደረጉ? ኢተኸዙ ቁቡር አንቢያይህም መሳጅዳ የነቢዮቻቸውን መቃብር ወይ ደግሞ ቀብራቸው ምን አደረጉ? መስጂድ አደረጉ። አሉና ሰሃባው ምን አለ? ይሄን ሐዲስ የዘገበው ይሐዝሩ ሚን ፍዕሊሂም። የሚገርማችሁ ነገር ነቢያችን አለይሂ ሰላቱ ሰላም ይሄን ሐዲስ የተናገሩት ወደ መሞቻ አካባቢያቸው ነው። ያኒ መሞቻቸው ሲቀርብ ነው ይሄን ነገር የተናገሩት። ለሽ ይሐዝሩ ሚን ፍዕሊሂም፣ እንደነሱ የይሁዳና ነሳራ የሚሰሩትን ስራ እንዳይሰሩ ማለት ነው። ስለዚህ ነቢ አለይሂ ሰላቱ ሰላም ቀብር ላይ ምንም አይነት ነገር ቤት እንዳይሰራ፣ መስጂድ እንዳይሰራ፣ ምንም ነገር እንዳይገነባ ከለከሉ ማለት ነው። አሁን አስሃቡል ከህፍ ቁጥራቸው ስንት ነው በሚለው ሰው ተጨቃጨቀ። سيقولون ثلاثه الرابعهم كلبهم ይላሉ ሰዎች ሲከራከሩ ማለት ነው። ሶስት ነበሩ አራተኛቸው ማን ነው? ውሻ ነው አሉ። ويقولون خمسه سادسهم كلبهم اي አምስት ናቸው ስድስተኛቸው ውሻ ነው አለና رجما بالغيب ሁሉንም ሶስት ነበሩ አራተኛ ውሻ አምስት ነበሩ ስድስተኛ ውሻ ብለው የሚናገሩት ንግግር ገይብን መናገር ነው እንጂ ሐቂቃውን የሚያውቁት ነገር የለም ማለ። ስለዚህ ሐቂቃው አይታወቅም። ويقولون سبعه وثامنهم كلبهم ስድስትም ናቸው ማን ነው ሰባትም ናቸው ስምንተኛቸው ውሻ ነው ይላሉ። ከዚህ አያ ወስደው አህሉ ተፍሲር ምን አሉ? سيقولون سبعه وثامنهم كلبهم سيل እንደ ቀደሙ رجما بالغيب على العالم قل ربي اعلم بعدتهم على ስለዚህ አህሉ الكهف ቁጥራቸው 7 ነው አሉ። ምክንያቱም 7 وثامنهم ብለው ቀደም سيقولون 7 خمسه سادسهم كلبهم ብለው رجما بالغيب على العالم غيب ለተናገሩት يعني ያኛው ትክክል አይደለም ይሄኛው ሰባት እንደሆነ ዑለማዎች እስቲንባጥ አደረጉ። ግን በላጩ አሉ በላጩ ቁልላሁ አዕለሙ ቢዒደቲሂም የነሱን ቁጥር የሚያቀው አላህ ነው ማለት ይሻላል። አላህ ነው የሚያቀው ቁጥራቸውን ማለት ይሻላልና አብዱላህ ኢብኑ አባስ ግን አሉ ማ ያዕለሙሁም ኢላ ቀሊል የነሱን ቁጥር የነሱን ብዛት የሚያቀው አላህ ነው ግን የተወሰነ ሰው ሲቀር አለ አላህ። አብዱላህ ኢብኑ አባስ ምን አሉ? እኔ ከዛ ከተወሰኑ ሰዎች አንዱ ነኝ አሉ። ከተወሰኑ ሰዎች አንዱ ነኝ። ስለዚህ አስሃቡል ካፍ ቁጥራቸው 7 ነው ብለው አብዱላህ ኢብኑ አባስ ትርጁማን አልቁርአን ተናገሩ ማለት ነው። አለና ከዛ ወለቢሱ ፊ ካፍሂም 300 ሲኒና በዋሻቸው ውስጥ ቆዩ። ስንት ጊዜ? 300 አመት ቆዩ አለና ወዝዳዱ ቲስዓ 300 አመት ቆዩና 9 ጨመሩ አለ። ምንድነው 9 ዋይ ተጨመረችው ሲባል በሸምሲያ አቆጣጥር በፀሐይ ሚላድ ተብሎ የሚታወቀው ማለት ነው። እኛ በፈረንጅ ነው የምንለው የፈረንጅ አቆጣጥር ይባላል በሉት እንይጋባቸው ማለት ነው። ግን አቆጣጥሩ የሚባለው ሚላዲ ነው። በሚላዲ 300 አመት ነው የተቀመጡት። በአልቀመሪያ በጨረቃ አቆጣጥር ደግሞ አሊሁዋ ሂጅሪ ተብሎ የሚታወቀው ማለት ነው። በዛ አቆጣጥር 309 ነው የቆዩት። እንዴት ነው የተለያየው ቢባል ሂሳብ ማድረግ ነው አሉ። دائمًا አሉ የሚላዲ አቆጣጥር ሸምሲያ ተብሎ ሚላዲያ ተብሎ የሚታወቀው አቆጣጥር በ100 አመት የሚላዲያ 100 አመት ቢሞላ በየ100 አመት የቀመሪያ 3 አመት ይጨምራል አሉ። 3 አመት ይበልጣዋል። ያኒ ሁለቱም ቆጥረው 100 ሲደርሱ ሚላዲው 100 አመት ሲሆን ለክ 100 አመት ሲሞላ የሂጅራ ወይ ደግሞ የቀመሪያው ስንት አመት ይበልጣል? 3 አመት ይበልጣል አሉ። ስለዚህ ሰዎች የቆዩት ስንት አመት ነው? 300 አመት። 300 አመት ላይ 33 ይጨመር ስንት ይሆናል? 9። ስለዚህ በቀመሪ በሸምሲያና በሸምሲያ ሚላዲያ ተብሎ በሚታወቀው ቁጥር 300 አመት፣ በቀመሪያ ሂጅራ ተብሎ የሚታወቀው ደግሞ 309 አመት ቆዩ ማለት ነው። ቁሊላሁ አዕለሙ ቢማ ለቢሱ ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض ما يا غيب يا سماء يا مدرو أقطاطر الله فيتن الله بيتشانو مياكو دلو الله يا أصحاب الكهف تاريكن كيساتشون بزي ملكو لنا كان جرن وعلا ودم جمرا وقدام اللسن يا مجمرا وقدام دنو نبي عليه الصلاة والسلام سبوتشوت إياك إيشيتا ييكو إن شاء الله يميلون كاس سلالة تكاسو مالو سلالة تكامو إن شاء الله سلالة لو وحيو قيالن سنتكن أسرع مستكن كذا الله عدبون سيستمر منالو منالا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله عند النقر مسرات ستفلق مادرك ستفلق اندات سلالة لا تقولن لشيء إني فاعل ذلك غدا عند زيادة قالوا نقر بلا تنقر إلا أن يشاء الله إن شاء الله يمتلون قال تتكم على إن شاء الله أنت تتكم مكناتهم نقروا تشميونوا تبمانوا وما تشاءون إلا أن يشاء الله سلزي واذكر ربك إذا نسيت إن شاء الله ما لا تنقوان بترسى على عند قطامي ستاورا شيطان بيسر الصاح ستاستاوس ذكر أدرك عند طرفال وأنا عند تنش فجأة جنب تدرك نجار بتراس العربي بعرب وتبهالوست عند جوها يمي بال بتأم بزو تاريخ يمي أسك نجار يمي نجار عند سويا له يه جوها عندك إل نجارنو إن عندك أن ودا سوق ودا كتما يجبا عند قدرني يا جنيان. سيا جنيو جوها وريت نم تهدوالو. مهدو ما سوق نم مهدواله. كسوق من ترى قال له من فلقه نوسيلو أهيال جزانوالو. بلو تناجر. سيلو قدرني إن شاء الله بلالو. سوق نم مهدو من لادر أهيال جزا جن إن شاء الله بلالو. نمو إن شاء الله لمن أسفلقهالو. برو كيسه است ايوج سوق است ان شاء الله اسفلغان اسفلغم على هذا سوق درسو متا سي متا غدنياو اغنيو اها جوها احيا يتال قالو احيا لغزان يروا يركو تال كمالو ان شاء الله برو توسدالو اندزا سايحون عند النجار بميت ثابت إن شاء الله ملت سنة سيهون جن إن شاء الله مش هو جامون اللبتم يلالو أم باونو جزي بتلي بزمناتن سويش ما درج ما يفلقوت النجار من درميلوت إن شاء الله يعني إن شاء الله كتب على قدايو الله أعلم بالحال من دمي فطر الله نمياكو ما درك سيفلقو جن زمنا ميلوت ويدقمو عند دبي وچ اوكي نيبالو ان شاء الله اسفل لاقينو هني مثل قصه اصحاب الكهف تقرا اللي بالي ملكو ويدقمو اسات ترى نغرون ايتناوال بسمعني من التقام والله أدرقان هذا والله أعلم وصلي اللهم وسلم على خير خلقه محمد وعلى آله وصحبه أجمعين. الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وصحبه أجمعين. أحييكم بتحية الإسلام. السلام عليكم ورحمة الله تعالى وبركاته. زاري بالله فكاد قصص القرآن يميلون كفل هلت بسورة الكهف كمت التاريكوج ويدقمو قصاوج يهلت نيون قصة نايلن يزاريو تاريك ويدقمو يزاريو قصة ታዋቂ ነው ላኪን ታሪኩን ሰምተን ከታሪክ ውስጥ ብዙ የምንማረው ነገሮች አሉ ብዙም እንወስዳቸው ብዙም እናቃቸው ነገሮች ስላሉ አላህ ሱብሃነሁ ወተዓላ በጅብሪል አማካይነት ለነቢያችን አለይሂ ሰላቱ ወሰላም በቁርአን የነገራቸው ታሪክ ነው እንደዚህ ይላል يقول الله عز وجل بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا قال ذلك ما كنا نبغ فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقا قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل إنك لم تستطيع قال ألم أقل لك إنك لن تستطيع معي صبرا كتكرهك قرآن آية يمن تاريك هنا بكلالو مردات انشلالن يزاريو يمن النقرو تاريك سلا خضر ويدامو خضر تبلو ودمي التوقو ودأند يا الله باريانو يه خضر يمي بالو باريا كنبي موسى عليه السلام عن يادرقوت قزو الله بزي قزو است بزوت مرتو تشالو الله سبحانه وتعالى هنن تاريك سيجمر من على وإذ قال موسى لفتاه نقراتشو أستوساتشو على موسى بالبت كيزي لوطات لا خادم ويدغمو لا اغل غايو بالبت كيزي لا ابره حتى ابلغ مجمع البحرين كما غواز ودوال عللم ويدمو كما غواز عليك امتم ሁለቱ ባህሮች የሚገናኙበት ቦታ እስከምደርስ ድረስ እጓዛለሁ። አው አምዲየ ሕቁባ እዛ ቦታ ላይ ለመድረስ ወይ ደግሞ ያ የተፈለገውን ነገር እስከማገኝ ድረስ ለረጅም ዓመታት እሄዳለሁ አለ። ባላገኝ እንኳን በተወሰነ ጊዜ ውስጥ እንኳን ባያጋጥመኝና የምፈልገውን ነገር ባላገኘው ረጅም ጊዜ እጓዛለሁ አለ። ሕቁባ ማለት ሙፈስሮቹ እንዳሉት ወደ 80 ዓመት ነው አሉ። ወደ 80 ዓመት ይገመታል። ሙሳ አለይሂ ሰላም ከዚህ ከአገልጋዩ ይህ ያገልጋዩ ስም ዩሻዕ ብን ኑን ይባላል። እሱ ነው አሉ በኒ እስራኤሎች ቲህ የሚባሉበት ቦታ ሲገቡ ከጊዜ በኋላ ነቢ ሙሳ ከሞቱ በኋላ ከቲህ የሚባለው ቦታ አውጥቶ በኒ እስራኤሎችን ቤተል መቅዲስ ያስገባው ዩሻዕ የሚባል ይህ የነቢ ሙሳ ጓደኛ ወይ ደግሞ አገልጋያቸው ነው። ለዚህ ልጅ እንሄዳለን ብለው ተነሱ ማለት ነው። የተነሱበት ምክንያቱ ዋናው ነቢ ሙሳ በጣም ኸጢብ ናቸው። ሰዎቻቸውን በኒ እስራኤሎችን በጣም ይመክሩ ነበር። ከለታት አንድ ቀን በኒ እስራኤሎችን በጣም ብዙ ምክር ሰጧቸው። በጣም ደስ የሚል የሚጣፍጥ በጣም ቀልብ የሚስብ ጥሩ ንግግር ከሰጧቸው በኋላ ሰዎች በጣም ተመሰጡ፣ ደስ አላቸው ማለት ነው። ከዛ ያ ሙሳ አለ አንዱ ተነስቶ من هو اعلم من في الارض ይሄንን ታሪክ ወይ ደግሞ ይሄንን ክስ የነገሩ ነብያችን አለይሂ ሰላቱ ወሰለም ናቸው። ቁርአኑ እንዳለ ሲያስቀምጠው ነብያችን አለይሂ ሰላቱ ወሰለም በሐዲስ ገለጹት ወይ ደግሞ ተነተኑት ማለት ነው። ይሄንን ቡኻሪ በዘገበው ሐዲስ ነብይ አለይሂ ሰላቱ ወሰለም እንደዚህ ብሎ ተናገሩ قام موسى خطيبا في بني اسرائيل فقام رجل فقال من اعلم من في الارض በምድር ውስጥ አለ ጥያቄሽ ጠይቃቸው ማለት ነው። ምድር ውስጥ ማን ነው በእውቀት በላጭ ወይ ደግሞ በጣም ካንተ በላይ የሚያክሰው አለ ወይ ብሎ ነቢ ሙሳን ጠይቃቸው። ነቢ ሙሳም فقال انا እኔ ነኝ አዋቂው በዚህ ምድር ላይ አሁን ያሁን መሬት ላይ ካሉ ሰዎች ውስጥ በላጭው እኔ ነኝ አሉ። فعاتبه الله اذ لم يرجع العلم علم ذلك اليه جيت الله ነቢ ሙሳ ይሄን ቃል ሲናገሩ ነቢ ሙሳን ወቀሳቸው። ምን ብለው الافضل والاولى والاكمل بلاچو ነቢ ሙሳ ማን ነው አዋቂ ብለው ሲጠየቁ الله اعلم ማለት ነበረባቸው። ግን እኔ ነኝ ባሉበት ጊዜ الله سبحانه وتعالى አንተ አይደለህም ካንተ የሚበልጥ አንድ ሰው አለ አንድ ባሪያ አለኝ مجمع البحرين ሁለቱ ባህሮች በሚገናኙበት ቦታ የሚገኝ ባሪያ አለኝና እዛ ሄዳለው። فقال يا رب ጌታዬ ወይ ይሄን ሰው እንዴት አቃለው ያኒ ባህር ረጅም ነው ቦታም ትልቅ ነው በምንድን ነው ላገኝ የምችለው? فقال علامة ذلك ያንድን ባሪያ ማግኘት የምትችለው ምልክቱ አለው ዘምቢል ውስጥ አሳ ይዘህልና አለው። ያንን አሳ ባጣህበት ቦታ ያ ባሪያ እዛ ቦታ ላይ ይገኛል አለው። ከዛ አሳ አንስተው ጠበሱ። የተጠበሰ አሳ ማለት ነው። ተሰወሩ አሳ ተጠብሶ ተዘጋጅቶ ለምግብ እንደሚዘጋጅ ማለት ነው ዘምቢል ውስጥ ተደረገ። ተነሱ መንገድ ጀመሩ። መጅማዕል ባህረይን ማለት ዑለማዎች ብዙ የቱ ጋ ነው የሚለው ላይ ብዙ ተጨቃጭቆታል። አንዳንዶቹ መጅማዑ ባህር ፋርስ ወሮም ሮምና ፋርስ የሚባል የነሱ ባህር ተብሎ የሚታወቃለ እዛ ቦታ ላይ ነው አሉ። አንዳንዶቹ ደግሞ هذا بحر في عند مدينه طنجه طنجه የምትባል አንደሉስ የበድሮ ሲያሚ አንደሉስ ተብላ የምትታወቀው እነ طارق ابن زياد كان موسى بن نصير ጋ አንደሉስን ቺስፓን ስፔን ተብላ የምትታወቀው ነገር በከፈቱበት ጊዜ ወደ ስፔን መሸጋገር ያደረጉት በመግሪብ መግሪብ ሀገር ላይ ነው ያለችው። ጠንጃ የምትባለዋን ከተማ ከዛ ተሸጋግረው ነው ወደ አንደሉስ የገቡት። ስለዚህ ይህ ባህር የሚገኘው ጠንጃ ላይ ነው ጠንጃ የምትባለው ከተማ ላይ ነው አሉ። አልሙሂም እዛም ሆነ እዚህ ተነሱ። ነቢ ሙሳ ሄደ መንገድ ጀመሩ። ልክ መጅማዕ አልባህረይን ላይ ይሄ ሁለቱ ባህሮች የሚገናኙ ቦታ ላይ ሲደርሱ አንድ ትልቅ ድንጋይ አገኙና ድንጋይ ስር ተኙ። ረፍት አደረጉ ማለት ነው። ልክ ቁጭ እንዳሉ እንቅልፋቸው መጣ አንቀላፉ። ከነቢ ሙሳ ቀድሞ ልጁ ነቃ፣ ዮሻዕ ማለት ነው። ጓደኛቸው ዮሻዕ ቀድሞ ነቃ። ሲነቃ ዘንቢሉ ሲንቀሳቀስ ያየዋል፣ ደነገጠ። እንዴ ምን ተፈጠራለና? ወደ ዘንቢሉ ሲመለከተው አሳው እየተንቀሳቀሰ ነው፣ የተጠበሰ ነው ብያቸዋለሁ። ይህ አሳ ሲንቀሳቀስ እንዴ ጉድ እኮ ነው ዛሬ ብሎ ሲያየው፣ ይህ የተንቀሳቀሰው የተጠበሰው አሳ ዘሎ ባህር ውስጥ ገባ። ባህር ውስጥ ገብቶ ለራሱ መንገድ እያደረገ ፈተኸዘ ሰቢለሁ ፊል ባህሪ ሰረባ፣ ባህር ውስጥ መንገድ አድርጎ ተንቀሳቀሰ ማለት ነው። ዑለማዎች ምን አሉ? ባህር ውስጥ ገብቶ አልሰመጠም አሉ። ውስጥ ገብቶ ባህር አልሰመጠም አሉ። ባህር ውስጥ ከገባ በኋላ ክብ አደረገበት አሉ። ባህር የትም እንዳሄድ ክብ ሲያደርግበት ባህሩ ሰመኩ ወይ ደግሞ ይህ ሕይወት የሚባለው አሳው እዛ ቦታ ላይ ነው የሚሽከራከረው እዛው። ከዛ ይሄንን ጉዳ አይቶ ነቢ ሙሳ እስከሚነቁ ድረስ ሊነግራቸው ይጠብቃል። እንደ አጋጣሚ ሆኖ ከቆይታ በኋላ ነቢ ሙሳ ከእንቅልፋቸው ነቁ፣ ተነስተው ሄዱ፣ መንገዳቸውን ቀጠሉ ማለት ነው። ከዛ ልክ መንገድ ሲያልፉ እዛ ቦታ ላይ አልፈው እንደሄዱና እንደራቁ ቃለ ሊፈታሁ አቲና ገዳአና፣ እስኪ ምግባችንን ስጠን። ለቀድ ለቂና ሚን ሰፈሪና ሃዛ ነሰባም፣ ከዚህ ከጉዞአችን ከመንገዳችን ድካም እኮ ራበን እኮ ደከመን፣ እስኪ ምግባችንን ይዘን የመጣነውን ስንቃችን ስጠን አለው። በዚህ ቦታ ላይ ልክ ምግቡ ሲጠየቅ ዮሻዕ ደነገጠ። ምክንያቱም አሳው የለም ወጥቷል፣ ግን አልነገረውም። ፈቃል ተናገረ ልጁ ማለት ነው፣ አረአይተ ኢዛ ወይና ኢላ ሰኽራ፣ ያኔ አለው እንጨት ባስርበት ያኔ ድንጋዩ ስር በተኛንበት ቦታ አሳው እኮ ወጦ ሸሸ። አረአይተ ኢዝ አወይና ኢለ ሰኽረቲ ፈኢኒ ነሲቱ ልሑተ ወማ አንሳኒሁ ኢለ ሸይጣኑ አነዝኩራ። ያኔ አሳ እኮ ከዘንቢል ውስጥ ወጥቶ ባህር ውስጥ ገብቶ ነበር፣ እንዳልነግርህ ረሳው፣ ያስረሳኝ ግን ሸይጣን ነው አለ። ፈተኸዘ ሰቢለሁ ፊል ባሕሪ አጀባ፣ ቅድም ሰረባ አለ፣ እዚህ ጋር ደግሞ አጀባ አለ። ያኔ ይነግረናል እንዴት ባህሩ እንትኑ እንደሄደ ማለት ነው። አላህ ስብሓነሁ ወተዓላ አሳ ወጥቶ መንገድ አድርጎ ወጣ አለ። አሁን ግን ዮሻዕ ለሙሳ ሲነግረው ባህር ውስጥ መንገድ አድርጎ ሄደ ይገርማል አለ። እንዴት የተጠበሰ አሳ ባህር ውስጥ ገብቶ ይሄዳል? በጣም የሚገርመ ነገር ነው ብሎ ሲነግረው ቃለ ዛሊከ ማ ኩና ነብቂ ቃለ ልዑለማ ዑለማዎች አሉ ሙሳና ዮሻዕ ረሃብና ድካም አልተሰማቸውም አሉ። ሐታ ተጃወዘ ልመካን ያ የተፈለገውን ቦታ እስካለፉ ድረስ ራባቸውም አልደከማቸውም አለ። ልክ ቦታውን ሲያልፉ ራባቸው ደከማቸው። ፈቃል አሉ ነቢ ሙሳ ዛሊከ ማ ኩና ነብኽ እምፈልገው እሱ አይደለም እንዴ የታዘዘ ነው እኮ እሱ ነው እሱ ነው በቃ የሚፈልገው ብለው ፈርተዳ ተመለሱ። አላ አሳሪሂማ ቀሶሳ ወደዛው አሳ ወደ ጠፋበት ቦታ መንገዱን እየተከታተሉ እንዳይጠፉ ማለት ነው፣ እንዳይረሱ እንዳይስቱ መንገዱን ወደዛ ተመለሱ። ልክ መንገዱ ላይ ተመልሰው እዛ ቦታ ላይ ሲመጡ አሳውን አዩት፣ እዛው የተሽከረከረ ማለት ነው። ልክ አሳው ጋር እንዳለፉ ፈወጀዳ አገኙ አለ። ማን ነው የሚለን? አላህ ስብሓነ ወተዓላ እኮ ነው። ፈወጀዳ አገኙ፣ ዓብደን ሚን ዒባዲና አንድን ባሪያ አገኙ፣ ይህ ከባሪያችን አንዱ ነው አለ። አተይናሁ ረሕመተ ሚን ዒንዲና ይህ ባሪያ እኛ የሰጠነው ከራሳችን ረሕመት ያደረግንለት ወዐለምናሁ ሚን ለዱና ዒልማ ራሳችን እውቀትን የሰጠነው አንድ ባሪያ አገኙ። ኹድር መጡ። ልክ ሲመጡ አሉ ፈቃለ ነቢዩ ዓለይሂ ሰላቱ ወሰላም ፈረአ ሙሳ ኸድረን ሙሰጃ ቢሰውቢሂ አሉ። ነቢ ሙሳ ኸድረን አገኙት አሉ። ልብሱን ተሸፍኖ ጥቅልል ብሎ ሲተኛ አገኘው። ፈቃለ አሰላሙ ዓለይክ نبي موسى قالوا السلام عليكم مالوت. فقال الخضر وأنا بأرضك السلام. دي سلام تدمو زاري إنيا بوتا إنيا كبابي لا إندي تغنيالو الظاهر الزابوتا لا سلام إمي بابال ساوي اللم يالوت بحرستن ونا زاري دقمو سلام تاكيت متالو نا كانا بلوسيايو سوايو سوايي خضر مالتنو. فقال من أنت من أنت علو. فقال أنا موسى أنا موسى نينيالو ما نميلو نبي موسى يعني راساتشون أساوكو مالتنو أنا موسى نينيالو موسى نينيبلو زمالو. فقال الخضر خضر لموالا موسى بني إسرائيل ما غيره يا بني إسرائيل موسى نهالوت يعني يا بني إسرائيل ذرنا يا بني إسرائيل نبي مالتنو أوكو. فقال نعم موسى بني إسرائيل نينيالو. فقال ما الذي جاء بك لمن متحلوت من تفلق الله كذا تناقروا نبي موسى هل أتبعك على أن تعلمني مما علمت رشدا. الله أنت يا سوك هنوكت عند تسطن عند تسوك يفلق الله علو. طيب إيهن نذكر سنناقروا خضر اندازي على يا موسى لو إني على علم علمني الله أني الله سأوقت ستوني لا تعلمه أنت أني الله يستني نوقت أنت تتاكو مالو وعلمك الله علما لا أعلمه أنا الله دقمو أنت نوقت ستوها لالو إيهن نوقت أني على قوم سلزي يالو أنتم بوقته أنيم بوقته أني نربت يكرب حالوت. طيب الزيبوت علينا هم متأهيك اللبت خضر من دنو نبي ولا ولي من دنو يميلون نقر متأهيك أسفل لقال مكنياتهم أبزانيو كعقيدة يوتوت حتى كأسلم الناس كموت أدرس يدرسوت بندزيان النقرنو عندانو علماء وچ نبي ينوالو خضر عندانو وچو عاين يلم ولي ينوالو لكن وانو الناس فلاقي ونو وليهم هنا نبي كموسى يبلطل البتا يبلطوم برغتني نت موسى نا يبلطم مكنياتهم يا نبي موسى درجه كخضر يبلطل موسى نبي مونو يترغاغطه نو نبي بيتش አይደለም كن كنبيوچوس سنتو امست يتمرطوا الله من يميبالو اولو العزم تبلو يميتواقو الله بسوره الاحزاب النا با سوره الشورى وإذ بسورة الأحزاب وإذ أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى بن مريم وأخذنا منهم ميثاقا غليظا على النا بسورة الشورى دقمو سلنن يسوج سناقر مالتنا وما وصينا به إبراهيم وموسى وما وصينا به إبراهيم ونوح وما وصينا به نوح وإبراهيم وموسى وعيسى بلو أمستن أولو العزم تبلو الله بالقرآن بسورة الأحقاف فاصبر كما صبر أولو العزم من الرسل بلو أمستن أنبياء وتنتناغروتال كزاوست عندنا تشو انديوم نبي موسى الله صفات سيقلت من دنيا له وكلم الله موسى تكليما كنبي يوتشست الله ني اناغرا سو سمتاچوال نبي موسى كن قطت الله ناناغراوال نبياتنا عليه الصلاه والسلام سلا موسى تيناغرو يوم القيامه الو سوت لارض المحشر لمير كقبراچو سيكسكسو قدمي سنسا موسان بارش لاي تنتلطلو ايوتالو قدمو يتكسكسو يهون وي دغمو الله الا من شاء الله ايوتم كميبالو تستيون على اقمالو سلازي نبي موسى بلاچ نو جن ابزانيا علماء چالوت خضر نبي نو الو خضر نبي نو الو جن كنبينا كولي ما نميبلطو برغتنيت برغتنيت نبي نو يبلطو لمن كتباله كل نبي ولي هنن يازو بدب كل نبي ولي وليس كل ولي نبي ولي مالت من مالت نو على ان اولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون ولي بتأم بزونه الله بالله آمنوا الله نفره له ولينا جن هلهم ولي نبي ليونا كلم هلهم نبي دكما ولينا ነብይ ከመሆናቸው በፊት ኦሊያዎች ናቸው አንቢያዎች ማለት ነው። አንዳንዶችም ይላሉ ዱዓ ሲያረጉ ማለት ነው ኸድር ይግጠመን ይላሉ። አንዳንዶቹ ደግሞ የሆነ ጥሩ እድል ሲመጣላቸው በጣዋቱ ኸድር አጋጥሞት ነው መንገል ላይ ይላሉ። هذه عقيده فاسده በጣም የሚያሳዝነው ነገር ደግሞ አንዳንዶቹ ምን ይላሉ ኸድርኮ ይላሉ ኸድርኮ ይቀያየራል አይታወቅም ይላሉ። አንዳንድ ጊዜ ውሻ ሆኖ የሚመጣል ይላሉ። አዑዙ ቢላህ ይሄ ንግግር ከሰው ንግግር የሰማሁት ነው። አንዳንዴ አህያ ይሆናል ይላሉ አንዳንዴ ይቀየራል ይላሉ። ኢሻላ ምን አይነት አቂዳ ነው? طيب እንዳልኩት ነብይ ሙሳ ሊማሩ መጡ። ሙሽ ደሩሪ አንተ የምትበልጠውን ሰው ማለት ነው ከሚበልጥህ ሰው መማር ትችላለህ ወይ ደግሞ ከምትበልጠው ልትማር ትችላለህ። ለዚህ ነው ዑለማዎች አንድ ሰው ዒልምን በትክክል መውሰድ የሚችለው ሶስት ነገር ሲያገኝ ብቻ ነው አሉ። ان يتعلم من هو فوقه كسو يميبلطو سو ممار ايه يتاوقه نو استاذ نو عالم نو يبلطحال تمارال كاستاذ معناته نو ان يتعلم من هو دونا كانت بتاچ كالوم تمارال ايه موقت نو ومن هو مثله اندانتا عينت كانت عينت غوادنيا اني كاستاذ خير دي لمار تشلالو استاذ كاني يميوسد نغير لينور يشلال برغتنيت علم دغمو اني كاستاذ مماره نغير الله اسم كاني يميوسد نغير الله ايه يطالب العلم يعلم فلاقي تلقونا وانناو انت تتقل ليز يمي قبانا قرنو مكرات يلبتهم مالتنو. طيب نبي موسى إلى سواتو من إلالو خدر كو إلالو موسى سلمي بلتاو موسى لمار متاك خدر إلالو جن خدر يمي لو أنت الله قد ستوهاد أني على قوم ينين مقاطع الله ستونيال أني على قوم بلو نبي موسى تنعمنا خدر تناغروان. المهم نبي الله موسى عليه السلام لسؤاله إن هدنا أستمرن يالو فقال الخضر خضر من على إنك لن تستطيع معي صبرا أنت علو كان إيقا صبر ما درقات شلم مالو صبر ما درقات شلم مكنياتهم مالو عندن دي أني أم سراو نقر لاندن دات أفات لتايه شلال عندما تفو نقر لتايه شلال لالا فقال انك لن تستطيع معي صبرا نبي موسى منالو اني اكتلها اللو ستجدني ان شاء الله صابرا ان شاء الله الله قال تاغنني الله تغستني هوني ولا اعصي لك امرا يعني تنتزاز اقبلالو ان بيملبت مكنات يلنيم مالو ايهي يمياملاكتو مندنو ايه تعلق نبي ደረጃቸው ይሄን የሚያክል ነብይ ራሳቸውን ዝቅ አድርገው ዒልም ለመማር ማለት ነው። ዒልም መማር ቀላል ነገር አይደለም። ነብያችን አለይሂ ሰላቱ ወሰለም ያዓሊም ደረጃ አሉ። ያዓሊም ደረጃ ከሌላ ሰው የሚበልጠው አሉ እንደኔና እንደ ተራ ሰው ነው አሉ። እኔ እንዴት ነው ነብይ አለይሂ ሰላቱ ወሰለም የሚታዩት በላጭ አይደሉም? ዓሊሞች ከሰው ሁሉ ይበልጣሉ ማለት ነው። ምክንያቱም ዓሊሞችን ሁሉ ነገሮች ሁሉም ነገር استغفار ادرجላቸዋል وان الملائكه قالوا ملائكوت تضعوا اجنحتها كنفاتهم زق ያረጋሉ لطالب العلم عوقه يمفلق سو رضا بما يصنع يሚያደርገውን ነገር ወደውታሉ የታሉ علم يفልጉ ሰዎች محاضره ቦታ ወይ ደግሞ እንደዚህ ወዓድ የሚደረገበት ቦታ علم የሚቀርበት ቦታ የሚቀርቡት በጣም በጣም ትንሽ ናቸው። በተለይ ባሁኑ ጊዜ በዘመናችን ሁሉ ነገር ተስተካክሎ علمን በቀላሉ መውሰድ በምንችልበት ጊዜ ማለት ነው። المهم መንገድ ጀመሩ። አሁን መንገድ ከመጀመራቸው በፊት ነብይ ሙሳ እሽላለው እታገሳለው አለ አይደል? ኸድር ኢን ኢተባዕተኒ አለ እንደው ከተከተልከኝ በቃ አንቢያል ካረለም ከኔ ጋር ትሄዳለህ? አዎ በቃ ከተከተልከኝ አለ። አብረን እምን ሄድ ከሆነ ሸርጥ አለኝ አለ። የራሴን ሸርጥ ምንድነው ሸርጡ? አላ ተስአልኒ እንዳትጠይቀኝ አለ። አን ሸይን ምንም ባደርግ ምንም ብሆን ምንም ቢፈጠር እንዳትጠይቀኝ አለ። hatta uhditha laka min wadhikra ያን ነገር ለምን እንዳደረኩ እንኳን በታይ እንዳጠይቀኝ ከጠየከኝ አለው። እምጠይቀኝ ከሆነ ሸርጡ ይበላሻል ከኔ ጋር ተደም አሉ። መንገድ ጀመሩ። ለከ መንገድ እንደጀመሩ ልክ ካሉበት ቦታ ወጣው ባህር ላይ እንደሄዱ አንድ ጀልባ መጣች። ጀልባ ስትመጣ ምልክት አሳዩ ለጀልባ ባለቤት ለጀልባዎቹ ማለት ነው። እጅ ሲሰጡ እጃቸውን ሲያሳዩ አቆሙላቸው። ኹድርን ስለሚያቁ አቆመው አሳፈሯቸው። ልክ ጀልባ ላይ እንደወጡና እንደተቀመጡ የጀልባው ፍለፊቱ ላይ እንጨቱ ላይ አንድ ወፍ መጣችና ቁጭ አለች ጀልባው ላይ ማለት ነው። መጣ ያ ከተቀመጠችበት እንጨቱ ላይ ከባህር ትንሽ ውሃ ተጎናጨች ትንሽ ወሰደች ማለት ነው። ኹድር እቺን ወፍ ተመለከቱና እየዋሉት አየዋሉ። አሁን እቺ ወፍ ከዚህ ባህር ምን ያህል ታጓድላለች አሉ። ይሄን የሚያክል ባህር እቺ ምን ያህል ነው የምትጎናጨው? ምን ያህል ተወስዳለች አሉ። ምንም አትወስድም ሲሉ قال علمي علمي وعلمك عند الله اعظم من هذا قالوا የኔ ወቀትና ያንተ ወቀት ከአላህ ወቀት ጋር ሲስተያይ ምንድነው በጣም ከዚህ በላይ ይበልጣል አሉ። ያው አላህ ወቀት ከዚህ ሁሉ ይበልጣል። በዚህን ጊዜ ልክ ባህሩ መሐል ላይ ሲገቡ ማለት ነው ባህር መሐል ላይ በገቡበት ጊዜ ኹድር ተነሳና ፋስ አምጥቶ ከጀልባው ላይ በፋሱ መጣና ከጀልባ እንጨቶች ውስጥ አንዱን ፈነቀለው አነሳው ማለት ነው። ያኒ እነኚህ ሰዎች አሉ فحملوهم من دون نول نول ማለት ገንዘብ ያለ ክፍያ ነው ያ እነኚህ ሰዎች የጫኗቸው ኹድርና ሙሳ ማለት ነው። ከዛ እንጨቱን ሲፈነቀለው ሙሳ ሰብራጡ ነብይ ሙሳ ከዚህ በፊት ብዙ ጊዜ ተናገራቸዋለሁ የኃይለኝነት ባህሪ ያለባቸው ያአላህ ነገር ወይ ደግሞ ሰዎች ጥፋት ሲያጠፉ አይችሉትም። ለዚህ አይደል እንዴ ከተማ ውስጥ ያኔ ከመድየን ከመውጣታቸው በፊት ወደ መድየን ከመሄዱ በፊት فوكزه موسى فقضى عليه አይደለም አንዱን ከበኒ እስራኤል ጋር አንዱ ጋር ሲጣላ ሲያዩ በቦክስ መጥቶ ምን አደረገው ገደለው አይደለም። እዚህ ቦታ ኹድር እንጨቱን ሲነቀለው ሲያይ فقال اخرقتها لتغرق اهلها እንዴ እነኚ ሰዎች ያለ ምንም ክፍያ ጫኑን አመጡን ባህሩ እንዲያሰምጣቸው ነው እንዴ ጀልባቸውን እምትነቀለው ብሎ ጠየቀው። ከዛ ኹድርም ረጋሉና الم اقول انك لن تستطيع معي صبرا ተመልከቱ ዮ الم اقول ያልኩበት ምክንያት አለን ቁርአኑ ሲናገር الم اقول لك العالم عالم يمجمه ሁለት ቦታ ነው ያለው الم اقول انك لن تستطيع معي صبرا الم اقول لك አለ ወደፊት የሚመጣ ማለት ነው። አላልኩህም አሉ አላልኩህም ምን እቋቃለሁ انك لن تستطيع معي صبرا ከኔ ጋር መታገስ እንደማትችል ንገርልሃል አሉ። قال لا تؤاخذني بما نسيت እንደው ኡስታዜ ባጠፋውት በረሳውት ነገር እንዳይቀጡኝ ረስቼ ነው አሉ። ለካ አልናገርም ብያል ረስቼ ነው ቅቅርታ አሉ። فكانت الاولى نسيانا የመጀመሪያ ጥያቄያቸው የነቢ ሙሳ ረስተው ነው የጠየቁት። ከዛ እሺ አሉና አለፉ። فانطلق አሁንም ተጓዙ ሄዱ። حتى اذا لقي غلاما ልክ ከጀልባ ወርደው ወደ አንድ መንደር አካባቢ ሲመጡ ህፃናቶች አሉ የሚጫወቱ። ከህፃናት ውስጥ አንድ በጣም የሚያምር ቆንጆ ልጅ አዩና አየና ኹድር ልጁን ጠርቶት ጭንቅላቱን ፈልቅቆ ጣለው ገደለው። ያኒ ተባን የሚያሳብር ነገር ነው ህፃን ልጅ። قال قالوا اهو النبي موسى اقتلت نفسا زكيه من غير نفس عندت النفس تفاسات تطفى نصو يهون ازال لك لمن تغلوا قالوا لقد جئت شيئا نكرا يا دركوت لك منكر نو قالوا تي انت يدرغال اندزي بلا تقوت كذا نبي خضر اهون موسى هين طياقي سيناغرو مجمريا جلباون سي صبر የጠየቀው ጥያቄ ሲያመጣ አለም አቆል አሉት ቢየህ ነበርኩ አሉ። አሁን ግን ሁለት ነው ተረለም አለም አቆል ለክ አላልኩም አሉት አልነገርኩም አሉት አንተ አሉ ከኔ ጋር ሰው ማድረግ አትችልም ብለው ቆጣ አሉ። ያኔ ጠንከር አደረጉ ንግግሩን ማለት ነው። አሁን የሁለተኛው ጥያቄ ጠየቁ ስንት ድል ቀረ አንድ ድል ብቻ ቀረች እቺን ድል ለመጠቀም ምን አለ ነብይ ሙሳ ላ قال ان سالتك عن شيء بعدها فلا تصاحبني كهم በኋላ አሉ በቃ ሌላ ጥያቄ ከጠየቁ አብረን አንሄድም እንላያለን አሉ ሸርጤ ነው قال ستوا በቃ كهم በኋላ ጥያቄ ከተጠየቀ ምንድነው የሚፈጠረው መላያት ብቻ ነው ሄዱ መንገድ ጀመሩ ሄደው አንድ ከተማ ገቡ አንድ መንደር فانطلق حتى اذا ሄደው ሄደው ምን ላይ ደረሱ حتى اذا اتيا اهل قريه استطعم اهلها عند መንደር ላይ ሲደርሱ ምግብ ፈለጉ ራባቸው የሚገዛ የሚሸጥ ነገር እዛ አካባቢ ስለነበረ እንግድነት ጠየቁ ምግብ ስጡን እንበላለን ብለው ሲጠይቁ እቺ ቀርያ ወይ ደግሞ እዚህ መንደር ውስጥ ያሉ ሰዎች በጣም መጥፎ ናቸው በጣም ስግብግቦች ናቸው ወይ ደግሞ ገብጋቦች ናቸው እንብያሉ فابوا اي يضيفهما እነኚህ ሰዎች ማስተናገድ እንብያሉ እስልምና من كان يؤمن بالله واليوم الاخر ها فليكرم ضيفه باللهنا بمጨረሻ ቀር ያመነ እንግዳውን ያክብር ለዚህ ነው በእስልምና ሸርጥ አሉ በእስልምና ሸርጥ አንድ ሰው ለእንግድነት አንተ ጋር ከመጣ እስከ 3 ቀን አጠይቀውም ለምን እንደመጣ ተግባባ ከእስልምና የእስልምና የሚያስቀምጠው አዳብ አንድ ሰው ለእንግድነት ለሐጃ እንኳን አንተ ጋር ቢመጣ እስከ 3 ቀን አጠይቀውም ራሱ ካልተናገረ ራሱ ቀድሞ ከተናገረ የራሱ እንትን ነው ችግር የለውም ግን አንተ ልክ እንደመጣና ቁጭ እንዳለ እንደተቀመጠ አሲር አድርገህለት አሃ ለመሆኑ ለምን መጣ አትለውም አይባልም 3 ቀን ተጠብቀና ከ3 ቀን በኋላ ነው የሚጠየቀው እነኚህ ሰዎች አናስተናግድም አሉ በዚህ ጊዜ ሄዱ ትተዋቸው አንዴ አንዳንድ ጊዜ እኮ ስግብግብነት አስቸጋሪ ነው በጣም ገብጋባ መሆን በጣም አስቸጋሪ ነው አንድ ጊዜ አሉ እስኪ ከታሪኩ ወጣ አላርጋችሁና አንድ ጊዜ አሉ ልጅና አባት ታዚያ ሄዱ ወይ ሰው የሞተበት ቦታ ማለት ነው ይሄ አባት በጣም በኺል ነው አሉ በጣም በኺል የመጨረሻ ስግብግብ ነው አሉ እና እዛ ሰው የሞተበት ቦታ ጀናዛውን ሲያስነሱ ሊወስዱት ማለት ነው የሰውየው የሟቹ ሚስት የኔ ፍቅር የኔ ባል ሊወስዱህ ነው ምግብ የሌለበት ቤት የሚጠጣ የሌለበት ቤት ፍራሽ የሌለበት የሚለበስ የሌለበት ቦታ ሊወስዱህ ነው ስትል ልጅው ቀናልና ለአባቱ አባባ አለ አቤት ሲለው ለመሆኑ ይሄን ሰውዬ የሚወስዱት ቤታችን ነው እንዴ አለው የለም ቤታቸው ምንም አንዱም ከሚስቱ ጋር ቁጭ ብሎ ምግብ ይበላ ነው አሉ በኺል ነው በጣም በኺል ከመሆኑ የተነሳ ምግቡን የሚበሉት በድስት ነው አሉ ምግብ ይበላ ለሚስቱ ታቀልሽ አላት ይሄ ምግብ እኮ ይጣፍጣል ለውላ عليه الزحام አለ ሰው ባይበዛበት እኮ ምግቡ ይጣፍጣል አላት ومزحام الا انا وانت የምሰብዛት አለ ያለነው እኮ እናንተ ብቻ ነው አለችው فقال لها تمنيت ان اكون انا والقدره አለ እኔማ የተመኘሁት እኔና ድስቱ ብቻ ብንኖር ነበር የተመኘሁት አላት እና መስገብገብ አስቸጋሪ ነው እና እነኚህ ሰዎች በጣም አስቸጋሪ ናቸው እንዴ አሉ አናስተናግድም አሉ ኹድርና ሙሰር ሲያልፉ فوجد جدارا يريد ان ينقض يعني مالا عند እንትና አገኙ ግርግዳ ማለት ነው ግርግዳው ሊወድቅ ነው ሊወድቅ እየደረሰ ነው فاقامه ግርግዳውን ኹድር በጁ እንደዚህ አረገውና ቀጥ አደረገው አሉ አቆመው አንዳንድ ሪዋያ ደግሞ ለሊቱም ሙሉ ድንጋይ ተሸክሞ እየሰራው አደረ ይባላል አሁን ይሄን ነገር ሲያዩ ዋሂሩ ሲታይ ማለት ነው ነገሩ ተገለባበጠባቸው ነብይ ሙሳ ማለት ነው እዚህ ሰው የባህሪ የሚገርም ነገር ነው ጥሩ ነገር ያደረጉለት ባህር ያሸከሙትን ባህር ላይ ጀልባ ላይ ያሸከሙትን ሰዎች ምን አደረገ እንትናቸውን ጀልባቸውን ሰበረ ጥሩ አረጉለትን እዛ ጋር ምንም ያለጠፈጣን ገደለ እዚህ ጋር ደግሞ አናሰናግድም ብለው ያበሳጫቸውን ሰዎች ደግሞ ለነሱ ግርግዳ ሲሰራ አደረ እንዴ ምን አይነት ሰው ይየናልውና በቃ አልቻሉ ነብይ ሙሳ قال لو شئت قالوا لو شئت لاتخذت عليه اجرا يفنداي فنداك يوطا يوطالونا تقاللالوت كفلك قالوا كفلك انني سويت كو تاسكفلاتشوا قالوا اه بك اون علقا تياقه تيكين تبلو نبر عند الله 2000 3000 3000 ثانيه قال قالوا على قدر هذا ايهنيا هون يتناغركات معناتنو هذا فراق بيني وبينك ينينا يا انت ملايا درسالو شرطنا بقى تناغر على عندي ازي غانو من الله يوالو قالوا سأنبئك بتأويل ما لم تستطع عليه صبرا تستطع عليه صبرا نغرا اللوالو انت تكست يتحبتنا انذي انت ندرجها بساچ نغرا نغرا اللوالو فقال النبي عليه الصلاه والسلام رحم الله اخي موسى قال وندمي موسى الله رحمته ارجلت قال لو صبر بتاجس قالوا لسمعنا عجبا ስለዛ ሰውዬ ጉድ ሰምተን ነበር አሉ። ግን ትግስታጡ ነገር አለው ሰማኛለሁ ልጀምርልህ አሉት። አመሰፊና የመጀመሪያው ስለ ጀልባ ልጀምርልህ አለው። ጉዳዩ ከተጀመረው ከዛ ነውና አመሰፊና ሰፊና የሰበርኳት ጀልባ አሉ። فكانت لمساكين يعملون في البحر فأردت أن أعيبها الزجل بالاي يميسروا لجوش وطعتوش مالتنا مساكينوش ناتشو دحاوش ناتشو مالتنا لازينو ودفي قيلاس قباتشونا مسكيننا فقير الله بقرآن صدقان ويدا مزكا يميبك الله سنتنو على سابات هذا اللي سمتنان دي هذا سباتنو تسمعوا عنده 8 يلال عنده 7 يعني من الارق الله بالقران انما الصدقات للفقراء والمساكين والعاملين عليها والمؤلفه قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل على الرغم طيب انا لا يفلكوا واناو 8 و 7 يميلون على الرغم واناو انا يفلكوا بت واناو الله سل الزكاة يمي بك الله شو سوى شي ناقر مجمرة من دنيا له إنما الصدقات للفقراء فقراء مالت نجدها مالتنا من يميل له مساكين قن من دنيا قالوا قن عيبا قوم يهينا مدن بيازوات سبب وهينا كبت مكانات من دنيا مساكين ناتشو قالوا قن إنيا باهون وزمان إنيا سوى مسكين سندل من سيورنو ጥሩ ባህሪ ሲኖረው ወይ ደግሞ ክብር ያለው ሰው ሲሆን ምስኪን እንለዋለን። እሱማ ምስኪን ነው እንለዋለን በሉት እናንተ። ላኪን የሆነ ነገር ያለው ምስኪን ይባላል። ሰዎቹ ጀልባ ያላቸው ምን ተማሉ? فكانت لمساكين يعملون في البحر ባህር ውስጥ የሚሰሩ ምስኪኖች አሉ። وكان وراءهم ملك ياخذ كل سفينه غصبا እነኚ ሰዎች ሌላ የገቢ ምንጭ የላቸውም። ነገር ግን እነሱ ወደሚጓዙበት ስፍራ ወይ ደግሞ ወደሚሄዱበት ቦታ ላይ አንድ ንጉስ አለ አለ። ይህ ንጉስ ማንኛውን አዲስ ጦሩ ያልተነካ ጀልባ ሲያይ ይቀማል በግድ አለ። ስለዚህ እነኚ ልጆች ምን እንዳይሆኑ ነው እንዳይቀሙ ሰፊና እንዳይወስደባቸው ነው። መልኩ ያኛው የሚወስደው የሚነጥቀው ሰው መጥቶ ሲያየው ጀልባውን ሲያየው ምን ያያል? ጀልባው ይተበላሽ ነው ምን ያርግለታል ብሎ ያልፈዋል። ስለዛ ብዬ ነው አለው። ወአመል ጉላም ስለ ልጁ ደሞ ልንገራ አሉ አሉት። ወአመል ጉላም فكان ابواه مؤمنين ልጁ ደግሞ እነዚህ ጭንቅላቱን ፈልቅቅ የገደልኩት ልጅ አለ አባቱ እናትና አባቱ የልጁ ሙእሚነይኒ ሙእሚኖች ናቸው ሙእሚኖች ናቸው እነኚህ አባትና እናቱን በኋላ አድጎ ይሄ ልጅ አለ ካደገ በኋላ ወጣቱን ሲያድግ አስቸጋሪ ይሆናል فكان ابواهم مؤمنين فخشينا ان يرهقهما طغيانا وكفرا فاردنا ان يبدلهما ربهما خيرا منه زكاه واقرب رحما ان ينفر على اللجو كادغى بحالا من اندى يادرك ناتنا باتن اندى ياسچغرنا قالوا بحالا دغمو الله ايه لج موتو بزي لج موت مكنيات ليلى لج الله اندي ساطاچو فلقنا قالوا لذي نو قالوا عندان غزي مصيبه سيمطا ወይ ደግሞ ችግር ሲገኝ የሆነ ነገር ሲታይ ظاهሩን ስናየው ሙሲባ ሊሆን ይችላል ወይ ደግሞ ችግር ሊሆን ይችላል ወስጡ ግን ትልቅ ጸጋ ያዘለ ሊሆን ይችላል ظاهሩ ሲታይ አንተ አንድ ነገር ሲመጣ ኢና ሊላህ ልትል ትችላለህ ግን ወስጡ ደግሞ لطف من الله ورحمة يا الله لطف يا الله رحمة لنور الجلال لذين مؤمنوش سبر اندي ادرقو يتاززو تمالتنو منالو سويو ايه لج كتقدلالو كموتا الله لجون ليلة اندي تكالاتشو زكاة انو اقرب رحمة رحمة ياللبتنا ليالونا نلسو يون يمي خدماتشو لج الله اندي ستاتشونو اهني ادرقو تالي ولدتنا قرار لك ارلم واما الجدارو ስለ ጅዳሩ ደሞ ልምጣልህ አሉት ስለ ግርግዳው ለምንድን ነው ያልጠየቃቸው ገንዘብ ያልከው ማለት ነው فكان لي غلامين يتيمين في المدينه ይህ ግርግዳ አለ ለአንድ ለሁለት ልጆች ሁለት ልጆች አሉ እዚህ ከተማ ውስጥ የቲሞች ናቸው አለ የቲሞች ናቸው እነኚህ የቲሞች እነሱን ልካድም ፈለኩኝ አለ እንዴ ከተማ ውስጥ ሌላ የቲም የለም እንዴ የለም ሌላ የቲም ሊኖሩ ይችላል ላኪን እነኚህ የቲሞቹ ሊخدمቸው ፈለገ ኹድር ምንድነው ምክንያቱ ሲባል فكان ابوهما صالحا የነኚህ የቲም ልጆች አባታቸው صالح ነበር سبحان الله لولا ان ناخذ من هذه القصه غير هذه الفائده لكفانا العلماء ከዚህ ታሪክ በጣም ብዙ የምንማር ነገር አለ ግን እቺን ነገር ብቻ ብንወስድ ኖሮ አሉ ይበቃን ነበር አሉ ምክንያቱም ካንተ በኋላ አንተ ሞተህ ቀብር ውስጥ ስትገባ ልጆች ይጎዱብኛል ብለህ የምትፈራ ከሆነ ምን ማድረግ አለብህ وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا اننيا كجرباچو لجوش قرتو اندميگودو يميفرو سوچ قالو على القران جيشاچون بيچا يفرو گنزم متو بيت متو اننيا نغروش كتاچالو طرورو گن وانا وانت صالح يمتهون كهونا اننيا كانته بهالا يميمطو لجوش مالتنو ካንተ በኋላ የሚመጡ ልጆች ማነው ካንተ በኋላ የሚቀሩ ልጆች ባንተ ሰላህ አሉ ባንተ ጥሩነት አላህ እነኚህ ልጆችን እንዳይጎዱ ያረጋቸዋል አላህ ይጠብቃቸዋል አላህ ይደዝቃቸዋል አላህ የሚንከባከባቸውን ሰው ይወክልላቸዋል አለ ያንተ ሰላህ አንተ صالح ስትሆናል ሰሞኑን አንድ ዓሊም ትልቅ አንድ ዓሊም አተናል እዚህ ሀገር ላይ ለረጅም ለ30 አመት ይቆዩ والله እኔ ካየዋቸው صالحዎች ብዬ ከመላቸው ናልባት ሰምታችሁ ሊሆን ይችላል አልሰማችሁ መላእክም ዶአርጉላቸው አንድ ሼክ ጆሃር የሚባለው አንድ ታሊቅ ትልቅ ዓሊም صالح የሆኑ ሰው ናቸው እኔ والله ይሄንን አያ ስቀራ አስተዋስኳቸው ልጆች አሏቸው ልጆቻቸውም صالحዎች ናቸው لكن الله በሳቸው صالح ስለሆኑ ልጆቻቸውን አላህ ይጠብቅላቸዋል ባሉበት ቦታ ማለት ነው ያንንም ምልክት አላህ የሞቱ ቀን አንዳንድ ምልክቶችን አላህ ሳይን ራሳቸው ሰውየው የሞቱ ቀን ማለት ነው ቁርአኑ ምን ይላል ወካን አቡሁማ ሷሊሃ አባታቸው ጥሩ ስለሆነ ኹድር ከየት አገር ከየት ቦታ ከረጅም ከየትና ከየት ቦታ መጥቶ ሊخدمቸው መጣ ወካነ ተህተሁ ከንዙ ለሁማ ያንን ያስተካከልኩትን ግርግዳ ይኸው አለ እዛ ስር የነኝ የህፃናቶች የቲሞቹ ገንዘብ አለ እዛ ስር አለ ይሄ ግርግዳ ልጆቹ እስከሚያድጉ ድረስ ይወርቃል አለ ስለዚህ እዚህ ስር የተደበቀው ከንዙ ገንዘቡ ይጠፋል ልጆቹ ሲያድጉ ሊያገኙት አይችሉም فاراد ربك ان يبلغ اشدهما انني صناتوج انديادغو الله فلغه ወየስተኽሪጃ ከንዘሁማ ካደጉ በኋላ ደግሞ ይሄ ግርግዳው ሳይወድቅ እንደዚህ የተጠበቃቸው እንደሆነ ከዛ ስር ተቆፍሮ ያ ገንዘቡ ይወጣና ልጆች ይወስዱታል አለ። ሁና ፋይዳ አሉ። እዚህ ቦታ ላይ አንድ ጠቃሚ ነገር ከቁርአን የምንረዳው ነገር አለ አሉ። ኸደር ስለ ቂሳው ስለ ተፈጠረው ነገር ሲያወራ መጥፎ ነገር ለምሳሌ ልጅም መግደል ወይ ደግሞ ጀልባው መስበር እነኚህ የመሳሰሉ ነገሮችን ሲያወራ ወደ ራሱ ነው ያመጣው። فأردت أن أعيبها فأردنا أن يبدلهما ربهما راسو راسو ودا راسو مدفو نغر ولا الله عندما لا الله عندما يبال معناته راسو عند ادرك مدفوون نغر ودا راسو عملتاونا سله طرو نغر سياورا دغمو سله لجوچو معناته فأراد ربك جيتا فلقال طرو نغن ودا الله امتتو فأراد ربك أن يبلغ أشدهما ويستخرج كنزهما رحمة من ربك ይሄ ሁሉ የተፈጠረው ይሄንን እንጨት ማማ ነው ይሄንን ግርግዳ የሰራሁት በአላህ እዝነት ነው አለና ምን አለ وما فعلته عن امري خضر ነብይ መሆኑን የሚያመላክተው ይሄ ነው ምን አለ ይሄንን ሁሉ ያደረኩት አለ ሙሻላ ኬፊ ሚዛጂ እንደሚል ሰዎች እንደሚሉት ኬፊ ሚዛጂ እንደሚሉ አይደለም አለ ከጭንቅላት አይደለም የሰራሁት ይሄንን ያደረኩት አላህ አዘዘኝ ነው አለ። ስለዚህ አላህ ያዘዘው ነብይ ስለሆነ ነው። አላህ ዋ ያርጎለት አዘዘው አደረገ። ወማ فعلته عن امري ذلك تاويل ما لم تستطع ما لم تستطع ازاغا ما لم تستطع عليه الصبر ازيغا ግን ما لم تستطع عليه الصبر ነው ያለው። ልዩነት አለው እንዳትዘነጉ ስትቀሩም ስትሰሙም ازاጋ መጀመሪያ سأنبئك بلو እነግርሃለሁ ሲል ትንታኔ ውስጥ ሳይገባ سأنبئك بتأويل ما لم تستطع عليه الصبر على እዚ ጋር ነግሮት ከጨረሰ በኋላ ደግሞ ምን አለ هذا تأويل ما لم تستطع عليه الصبر ايه انت صبر تجست هتهبت ነገር ነው አለና قصው እዚ ጋር ቆመ ግን እዚ ቦታ ማወቅ ያለበት ነገር ኸደር በህይወት አለ ወይስ ሞተ የሚለው ነገር ነው ዋናው ኸደር አልሞተም በህይወት አሉ የሚሉ ዑለማዎች አሉ እንደ ኢማም አልቁርጡቢ መሳሰሉት ግን ሌሎች አብዛኛው ዑለማዎች ኸደር ሞቷል አሉ። ምንድነው ደሊሉ ከተባለ አላህ በቁርአን ለነብዩ መሐመድ ምን አላቸው وما جعلنا لبشر من قبلك الخلد افئمت فهم الخالدون ለሰዎች አሉ ለሰዎች ዘላለማዊ ኑሮ ዱንያ ላይ አልሰጠንም አለ ሰዎች ይሞታሉ አንተም ትሞታለህ አላቸው። ሌላው ይህ ሰውዬ በህይወት ቢኖራሉ በህይወት ቢኖራሉ ነብዩ ጋር አለይሂ ሰላቱ ወሰለም ይመጣ ነበር አሉ። ምክንያቱም ነብያችን አለይሂ ሰላቱ ወሰለም ምን አሉ لو كان موسى وعيسى حيا ما وسعهما الا ان يتبعاني موسىና عيسى በህይወት ቢኖሩ በግዳጅነት አሉ مش فلاح بفلاغوت በግዳጅነት ይከተሉኝ ነበር አሉ። ማንን نبي محمد عليه الصلاة والسلام لأنه خاتم الأنبياء وأفضل الرسل قدمنا القواتشو أمست أنبياء وشالو الله مرتاتشو بلنا رلم كأمستو هلتو أمستو نمي ملتالو علو إبراهيم إننا نبياتنا عليه الصلاة والسلام كأمستم بلات رقمو كإبراهيم ممي بلتو تمناتشو سيدو بني آدم يا بني آدم وكل علاك يهونوت نبياتنا عليه الصلاة والسلام هلوني ميبلت على المال سلزي خدر بهيوت بنور نورو متو نبياتنا عليه الصلاة والسلام يانا قراتو نبرالو إهنون هلو دقمو إميات تقالل عند حديث نبياتنا عليه الصلاة والسلام يتنا قروت حديث الله عندك أن سبحي صلاة سجدونا ودما موشاتو سيك عربو በደም ስሙኝ ወደም ሞቻቸው ሲቀርቡ ነብያችን አለይሂ ሰላቱ ወሰለም አንድ ቀን ፈጅር ሰላት ሰገዱና ለሰሃቦቻቸው ነገሯቸው የዛሬ 100 ዓመት አሉ የዛሬ 100 ዓመት አሉ አሁን አሉ በህይወት ያለው ነፍስ አትኖርም አሉ። የዛሬ 100 ዓመት አሉ በአሁኑ ጊዜ በነፍስ እዚህ ዱንያ ላይ ያለች ነፍስ አትኖርም አሉ። ያኒ ከ100 ዓመት በኋላ በምድር ላይ ያሉ ሰዎች ምን ይሆናሉ? ያልቃሉ ማለት ነው። ስለዚህ فرضا خضر አለ ተብለው እንኳን ቢታወቅ ራሱ ምን ይሆን ነበር? ያቺን ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም በተናገሩበት በመቶ ዓመት በዛው ሰሶም ይገባና ይሞት ነበር። ስለዚህ አንዳንድ አቂዳቸው የተበላሸ ሰዎች የሚቀባጥሩት ኸድር መጣ ኸድር ገጠመኝ የኸድር ዱዓ ነው ኸድር ይቀበልን ኸድር ይምጣልን ብለው የሚቀባጥሩት ምንም የለም በሸሪዓችን። የኸድርና የሙሳን ታሪክ እዚ ላይ ቆሟል። በሰማነው የምንተከም አላህ ያድርገን። هذا والله اعلم وصلى الله وسلم على خير خلق